በደቡብ አፍሪካ ባንጎላ ሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነጻ አስከወጡ ድረስ መላው አፍሪካውና እስያኖች በአለም ሸንጎ በኩልነት ደረጃ ድምጻቸው እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም